የመካ ሙሽሪኮች ሙስሊሞቹን ይፈጇቸዋል፣ ሙስሊሞቹ ወደ ሀገራቸው መለስ አይችሉም፣ በዚሁ እንገላገላቸዋለን ብለው የሚያስቡ መናፍቃኖችና አንዳንድ እምነት ልቦቻቸው ስር ጠልቆ ያልገባላቸው የገጠር አካባቢ ነዋሪዎች ከዘመቻው ቀርተው እንደነበር አይተናል። ግን ረሱልና ሰሃቦቹ በታላቅ የድል መንፈስ ወደ መዲና ሲመለሱ የቀሩበትን ተልካሻ ዑዝር እየደረደሩ ሸበለትና እምዋሉና ወአህሉና ፈስተግፊር ለና፣ መቅረት አልነበረብንም። መጀመሪያ ሲቀሩ በትክክል ፈርተው መካውያን ይፈጇቸዋል፣ ያስወግዷቸዋል ብለው መጥፎ ጥርጣሬ ውስጥ ገብተው እንደነበረ ቁርአን ቀጥሎ ይነግረናል። እነሱ ግን ምንም አይነት እንደዚህ መጥፎ ስሜት እንደሌላቸው ሆነው ቀርበው ገንዘቦቻችን፣ ቤተሰቦቻችን ቢዚ አድርገውን ሁዴይቢያ ወይም ስድስተኛ ዓመተ ሂጅራ ላይ ለኡምራ ከሙስሊሞች ጋር መውጣት አልቻልም። በዚህ ግን እንቅስቃሴያችን ትንሽ ስህተት ሳንፈጽም ስለማንቀር እባኮትን ያ ረሱሉላህ ፈስተግፊር ለና ይላሉ። አላህ ወንጀላችን እንዲምረን እባክህን ጠይቅልን ብለው ረሱልን እስቲግፋር እንዲጠይቁ እንዲለምኑላቸው የጠየቁበትን ነገር ለማየት ሞክረናል። እርግጥ በትክክል የጥፋተኝነት ስሜት ተሰምቷቸው አላህን ይቅርታ መጠየቅ ፈልገው ቢሆን ምንም አልነበረም። በጣም የሚደነቅ የሚከበር አቋም ነበር። ግን አላህ ሲተቻቸው ምንድን ያሉ፣ እነዚህ ሰዎች እኮ አሁን ያነሱትን ጥያቄ የሚያነሱት ከልብ አይደለም። የቁሉነ ቢአልሲነትህም ማለይሰ ፊ ቁሉብህም፣ ይናገራሉ እንጂ ልቦቻቸው ስር ለትንሽ ደቂቃ እንኳን ተረጋግቶ የተቀመጠ ሀሳብ አይደለም፣ ለማጭበርበር ነው የሚለው። ስለዚህ እነዚህ ሰዎች በገሃድ ማንነታቸውን ከተረዳችሁ ከእንደዚህ አይነት ተልካሻ አቋማቸውም ተሸውዳችሁ ሌላ ነገር ውስጥ እንዳትገቡ ጥንቃቄ አድርጉ ይላል አላሁ ጀለ ሸአኑ። ከዛ በስተመጨረሻ ያው እነዚህ መናፍቃኖች በሚያደርጉት እንቅስቃሴ አላህ የተለያየ አይነት እርምጃ ቢወስድባቸው ማን ሊከላከልላቸው እንደሚችል ተጠይቀው ነው ምዕራፊቷ ያቆመችው። ወደ ዛሬ ተፍሲሬ ስገባ አላህ ምን ይላል? በል አለ፣ ይልቁንም እኮ እናንተ የሚላቸው ከዘመቻው ወይም ከሁዴይቢያ የኡምራ ፕሮግራም ፈርተውና በመጥፎ ጥርጣሬዎች ተዘፍቀው ያልተጓዙ ሰዎችን ምን አላቸው? በል አላቸው፣ ይልቁንም ቨነንቱም ጠርጥራችኋል፣ አለኝን ቀሊበ ረሱል መላእክተኛው እንደማይመለስ ወልሙእሚኑን ሙእሚኖችና መላእክተኛው ወደ ሀገራቸው እንደማይመለሱ በትክክል ጠርጥራችሁ ነበረ። ስለጠረጠራችሁም ተልካሻ ምክንያት እየደረደራችሁ ከዘመቻው ለመቅረት ሞክራችኋል። ኢላ አህሊህም አለ አለየን ቀሊበ ረሱል ወልሙእሚኑነ ኢላ አህሊህም፣ ረሱሉና ሙእሚኖች ቻችሁ በፍጹም አይመለሱም። አንዴ ከወጡ መካውያን ጣዖት አምላኪዎች ምሽግ አድርገው ይፈጇቸዋል፣ ከምድር ገጽም ያስወግዷቸዋል። እኛም ከጸብ ከንትርክ ከጭቅጭቅ እናርፋለን እፎይ እንላለን ብላችሁ መጥፎ ጥርጣሬ ጠርጥራችሁ ነበረ። ኢላ አህሊህም አበደናል። እንዴ 1400 ሆነው ወደ መካ ምድር ገብተው በፍጹም አይመለስ የሚል ጠንካራ አቋም ይዘው እነሱ ከረሱል ጋር የሁዴቢያ የኡምራን ፕሮግራም አብሮ ላይ መሄድ ወስነው ተቀመጡ። አላህ ግን በጣም በጣም ወቅሷቸዋል። ወዙይነ ዛሊከ አለ፣ ይህ ነገር ተጌጠላቸው ተሸለመላቸዋል። ከዘመቻ ቀርተው መጥፎ ጥርጣሬዎች ተዘፍቀው አላህ ረሱሉንና ሙእሚኖችን ወደ አገር አይመልሳቸውም፣ በዛው ያልቃሉ ብላችሁ መጠርጠራችሁ መጥፎ ጥርጣሬ ነው፣ ወንጀል ነው። ግን አላህ ምናል? ወዙይነ ዛሊከ ፊ ቁሉቢሂም፣ ይሄ ነገር ቻቸው ስር ተጊጦና ተሸልሞ ቦታ አግኝቷል። ለዚህም ነው መጥፎ ጥርጣሬ ውስጥ ገብተው ያን መጥፎ ጥርጣሬ እንደ መረጃ ወስደው ከረሱል ጋር ኡምራን ፕሮግራም ላይ ለመሄድ የወሰኑት። ወበነንቱም አላቸው፣ አረ ከዚህም ከፍ ሲል ጠርጥራችኋል። ወነሰው መጥፎ ጥርጣሬን ጠርጥራችኋል። ያ መጥፎ ጥርጣሬ ምንድን ነው? አለን የንሱረሁላሁ መላእክተኛውን አላህ አይረዳውም፣ ሙእሚኖችንም አላህ እጣውት አምላኪያን ላይ ድልን አቀዳጃቸውም ብለው መጥፎ ጥርጣሬም ከዚህ በላይ ጠርጥሮ ነበረ። ወኩንቱም ቆሙን ቡራ ላላ በዚህ በመጥፎ ጥርጣሬያችሁ እንደዚሁም ደግሞ ሙስሊሞቹ ሙእሚኖቹ ወደ ሀገር አይመለስም በሚል ተልካሸነ ውዳቂ ጥርጣሬን አሳባችሁ ወኩንቱም ሆናችኋል አላህ ቀውመን ቡራ የጠፉ ለአደጋ የተጋለጡ ዱንያም ላይ የሚቀጡ አኺራም ጀሀነም እሳት የሚጠብቃቸው የጠፉ ህዝቦች አሉ። እናንተም የጠፋ ህዝብ ሆናችኋል፣ በጣም ከባድ አደጋ ይጠብቃችኋል አላላችሁ። ወገኖች ሁሉ ጊዜ ማለት ነው ይሄ እኔ አንዳንድ ጊዜ አላሁ ጀለ ወዓላ የሚሰራው ስራ እኔና እናንተ ከምናስበው ውጪ ነው። ኦኬ ለዚህ ነው ከምን ፊአትን ቀሊለትን ገለበት ፊአትን ከቲራ ላይ ዳውድን ታሪክ ያነሳና ስንትና ስንት ጥቂት ግሩፕ ነው በጣም ግዙፍና ከባድ የተባለው ሰራዊት አንቆታክቶ ከምድር ገጽ ያስወገዱት ይላል። አላህ በየትኛው አቅጣጫ የትኛውን ሰው እንደሚረዳ አንድም ሰው የሚያውቀው ነገር የለም ከመላመት ከግምት ውጪ ማለት ነው። ስለዚህ አላሁ ጀለ ወዓላ 114 ሆነው ሁዴቢያን ፈትህ ነው እኮ ያሉ ዑለሞች አሉ። ትልቅ ድል ነው ተከባብረው ከሙእሚኖች ከሙሽሪኮች ጋር ቃል ኪዳን ለመፈጸም መብቃታቸው ይህ የድል ጅማሮ ነው ብለው አስምረውበታል ታሪኩ። ስለዚህ አላሁ ጀለ ወዓላ ሙናፊቆችና የገጠር ሰዎች ከመዲና ውጭ የሚኖሩ ሰዎች አይመለሱም አላህም መላእክተኛውና ሙእሚኖችን አይረዳም ከሚለው ተልካሻ ሐሳባቸው ውጪ አላህ ነገሮችን ሁሉ ገርበገር አድርጎ ሙስሊሞቹ በስተመጨረሻ ድልን እስከመቀዳጀት ደርሰዋል። ስለዚህ አንዳንድ ጊዜ የግል ሐሳባችንን የግል ግምታችንን እንደ እውነት እንደ አምላክ ቃል ቆጥረን መከራከርና መሟገት እኔ ያደጋለሁ ብዬ አስባለሁ። በቃ ይሆን ነገር ሊመስልህ ይችላል ያኔና እናንተ እንግዲህ መሰለን ነገር በትክክል ከአምላክ ህክማ ጋር ከአላህ ምስጢራት ጋር የሚሄድ ነው ወይ ሁሉም ሊያጥ ነው ይገባል። ወመን ለም ዩእሚን አላህ እየተሰማ ነው ግን መርየም? አዎ ኡስታዝ። ወመን ለም ዩእሚን ቢላሂ ወረሱሊሂ በአላህና በመላእክተኛው የማያምን አላህን እንደ ፈጣሪ ያልተቀበለ አላህን የሚመለክ ሀያል አምላክ ነው ብሎ መቀበል ያልቻለ ከሃዲ ነው። ወረሱሊሂ እኔ የላኳቸውንም መላእክተኞች የማይቀበል ከሃዲ ነው ይላል አላህ። ፈኢነ አዕተድና ሊልካፊሪን እኛም ደግሞ ለካሃዲያን አዘጋጅተናል አለ። ምን ሰዒራ የምትንቀለቀለዋን የጀሃንም እሳት አዘጋጅተናል ይላል። ኩፍር ምድር ላይ ከሚሰሩ ከባባርና ግንባር ቀደም ወንጀሎች መካከል አንዱና ዋነኛው ነው። ለዚህ ነው ረሱል ላ ዘንብ ባዕድ አልኩፍር ይላል። ከክህደት ባሻገር ከክህደት በኋላ ምን ወንጀል አለ? አረ ምንም የከበደ ወንጀል የለም ይላል። ስለዚህ አላህ እኔን ያልተቀበሉ ሰዎችን እኔም ወደ ጀሃነም እሳት እንደምከታቸውና እንደምቀጣቸው አትጠራጠሩ ይላል። ይህን ለማድረግ ደግሞ በፍጹም ሙሉ አቅም አለኝ። ስለዚህ እንዲገባችሁ ግን ወሊላሂ ሙልኩ ሰማዋት ወልአርድ የሰማይና የምድር ንግስና ለአላህ እኮ ነው። እናንተ ምን አይነት ጥርጣሬና ሸክ ውስጥ ነው የምትገቡት? ከዚህ ነገር ውጡ። እናንተም መቅጣቱ ሙእሚኖችም መርዳቱ ወደ ሀገራቸው እንዲመለሱ ማድረጉ የኔ ስራ ነው። እኔ የምድርም የሰማይም ሀያል ማንም የማይቀናቀነው ንጉስ ነኝና ሁሉም ማድረግ ይችላለው። ነገሮችን ቆም ብላችሁ አስቡበት ይላል። የፍሩ ይመራል ያምላክ ሊመን ይሻ ለሚፈልጋቸው ሰዎች ወንጀላቸው ሊቀር ብሎ ለጀነት ሊያበቃቸው ይችላል። ወዩዓዚቡ መን ይሻ የሚፈልገውን አካል ደግሞ ሊቀጣ ሁሉ ይችላል። አላሁ ጀለ ወዓላ ምን ማለት ነው? አላህ ከመሬት ተነስቶ የተወሰኑ ሰዎች ደበሩኝ፣ አስጠሉኝ ሳቸው አልተመቹኝም በሚል ስሜት ብቻ አይቀጣም። እንደዛውም ደግሞ አይሸልምም። ሰው የሚያደርጋቸው እንቅስቃሴዎች ላይ ነው አላሁ ጀለ ወዓላ ተመርኩዞ ግለሰቡን የሚምረውና የሚቀጣው። ስለዚህ የግፊሩ ሊመን የሻ ሲል ምህረት የሚገባው አካል ሆኖ አላህ ሊምረው ከፈለገ ይምረዋል። ወዩዓዚቡ መን የሻ መቀጣት ያለበት ግለሰብ አለ ወንጀል የሰራ ምህረት የማይገባው ይሄ ግለሰብ ተቀጥቶ ነው መማርም ተቀጥቶ ነው የኩፍሩን ውጤትን መቅመስ ያለበት የሚባል ደግሞ አካል አለ። ስለዚህ አላህ የሚፈልገውን ስንል ከነሱ ተጨባጭ ሁኔታ ተነስተን ሊቀጥ የሚገባቸውን ይቀጣል። አላህ ሊማሩና ይቅር ሊባሉ የሚገባቸውን ሁሉ ይቅር ይላቸዋል ማለት ነው። ወካን አላሁ በእርግጥ ግን አላህ ሆነ ምን ገፉር ረሒማ በጣም አዛኝና ሩህሩህ አምላክ ሆነ ይላል። ስለዚህ አላሁ ጀለ ወዓላ ከፈለገ ቃል ከፈለገ ደግሞ ወንጀል ድምሮ ግለሰቦችን ለታላቁ ጀነት ሊያበቃቸው እንደሚችልም እግረ መንገዱን ገልጧል ነው። ሰየቁሉ ለከል ሙኸለፉን ከዘመቻ ወይም ከሁዴቢያ የዑምራ ፕሮግራም ወደኋላ የቀሩ ሰዎች ሳይሉ አይቀሩም ይሉሃል አለ። ምን ያሉ ኢዘን ጠለቅቱም በተጓዛችሁ ጊዜ ኢላ መጋኒመ ወደ ምርኮ ገንዘብ የምርኮ ገንዘብ አግኝታችሁ የምርኮ ገንዘብ አግኝታችሁ ወደ ምርኮ ገንዘቡን ለመሰብሰብ የምትጓዙበት ጊዜ ይሏችኋል። ምን ይሏችኋል? ሊተአኹዙሁ አለ የምርኮውን ገንዘብ ልትይዙትና ልትሰበስቡ ስትጓዙ ዘሩና አረተውን እኛም ከእናንተ ጋር ሙስሊሞች አይደለን እንሂድ ተውን እንሳተፍ ብለው ጥያቄ ያነሳሉ። ዩሪዱነ አን ይበድሉ ሊለውጡ ፈልገው ነው የሚሉት ከላም አላህ የአላህ ንግግር። አላህ ሁዴቢያ ዘመቻ ላይ ወይም ሁዴቢያ የኡምራ ፕሮግራም ላይ መሳተፍ ያልቻሉትን ሰዎች ከዛ በኋላ ከረሱል ጋር አብረው ትግል እንዳያደርጉ ማዕቀብ ጥሎባቸዋልና ይህንን የአላህን ቃል መለወጥ ፈልገው እናንተ ድል አድርጋችሁ ምርኮ ገንዘቡን ለመቋደስ ስትሄዱ አብረን እንሂድ ብለው እነዚህ ሙናፊቆችና የገጠር ሰዎች ጥያቄ ያቀርባሉ። ቆል በላቸው ለን ተተቢዑና በፍጹም ልትከተሉን አትችሉም ብለህ በላቸው። ለምን? በጣም ወሳኝ አንገብጋቢ በሆነ ሰዓት ላይ ወደ ኋላ ብላችሁ አንሳተፍም ብላችሁ ገርና ቀላል ጉዞ ላይ ድል በቀዳጁ በቀላሉ መቀዳጀት የሚቻልበት መስመር ላይ ግን እንሂድ ማለታችሁ ለጥቅም ነውና በዚህ አይነት መልኩ ደግሞ እኔ መከተል አትችሉም ብላችሁ كذلك ልክ እንደዚሁ قال الله من قبل قال الله الله بلوان من قبلو ከዚህ በስተፊትም አላህ ልክ እንደዚህ ነው ያለው። ሁዴቢያ ዘመቻ ላይ ሳትሳተፉ ያለበቂ ምክንያት መቅረታችሁ ከዛ በኋላ ባለው ጠንካራ እንቅስቃሴ ላይ በቀላሉ ተሳትፋችሁ የምርኮ ገንዘብ እንዳታገኙ አላሁ ጀለ ወዓላ ክልክል አድርጓል። ይህን ነው ቀደም ሲል የሚያለው አሁንም ደግሞታል። በፍጹም አትከተሉንም ብለህ ብላችኋለሁ። ፈሰየቁሉን እንዲህ ደግሞ ስትላቸው አፋቸው አርፍም አይደለም ሳይሉ አይቀሩም ይሉሃል አለ። ምን በላለ ይልቁንም ተሕስዱነና እኛ መሄዳችንና ለመሄዳችን የአላህ ትእዛዝ ሳይሆን ይልቁንም እናንተ ተሕስዱነና እየተመቀኛችሁን ነው ከእናንተ ጋር ሄደን ማግኘት ያለብን የምልኮ ገንዘብ እንዳናገኝ በር እየዘጋችሁብን ነው ከመቀኝነት ተነስታችሁ ነው ይህንን የምትሰሩት ብለው ይሉሃል። በላለ አላህ አይ እነዚህ ሰዎችማ እኮ አለ ይልቁንም እነዚህ ሰዎች ካኑ ላይፍቀሁነ ኢላ ቀሊላ የሚገነዘቡት ትንሽ ነገር ላይፍቀሁን ማለት የሚትነግራቸውን ነገሮች አይገነዘቡም ኢላ ቀሊላን ትንሽን እንጂ የምትነግራቸውን ነገር ተረድተው ከጎንህ ሊቆሙ የማይችሉ ኋላ ቀር ህዝቦች ናቸው ኢላ አላሁ ጀለ ወዓላ። ስለዚህ ወገኖች ሁሌም ቢሆን ማለት ነው አስፈላጊ በሚባል ቦታ ላይ እምነታችን ከኛ የሚፈልገውን ነገር ማከናወንና ቦታው ላይ መገኘት ከአንድ ሙእሚን የሚጠበቅ ተጨባጭ ባህሪ ነው። ሊቀጥል አይደል? ያው የሰማችሁኝ ያልሰማችሁኝ ይሁን አላውቅም ዝም ብዬ ነው የምሄደው። ቆል በላቸው አላህ ሊልሙኸለፊን ከዘመቻው ወደ ኋላ ለቀሩ ሰዎች ብለህ ብላቸው ሚነል አዕራብ ከገጠር ሰዎች መካከል ከመዲና ዙሪያ ከሚገኙ አዕራቦች ዘመቻው የሁዴቢያን የኡምራ ፕሮግራም ያልተሳተፉን ወደ ኋላ የቀሩትን በላቸው። ምን ستدعونا تترى اللاتشو ساناتا لو دفتنا للطلب الوقتال ستدعونا لو دفت ساتتروات كروم إلى قوم ودهزوج أولي بالبت هونو أولي مالك بالبت بأسين يهايل بالبت ودهونو تنكر رهزوج ساتتروات كروم شديد برتو هايلو داللاتشو آكالوش زمشان نتواتو تترى اللاتشو ያን ጊዜ ዛሬ ሁዴቢያ ላይ በቀላሉ ተራ ምክንያት ድርድራችሁ እንደ ቀራችሁት በዛ ወቅትም ጥሩ ሲቀርብላችሁ በፍጹም ወደ ኋላ የሚል ነገር ልናይባችሁ አይገባም። እንደዛ ካደረጋችሁ ግን ባሁኑም ስተታችሁ ያንንም በመፈጸሙ ስተት በትክክል መቀጣት ይኖርባችኋል ትቀጣላችሁ። ሰቱዳውና ሳትጠሯት ቀሩን ትጠራላችሁ ኢላ ቀውሚን ወደ ህዝቡ ኡሊ ባእሲን የሃይል ባለቤት ሸዲድ የብርቱ ኃይል ባለቤት ወደሆነ ህዝቦች ተጠርታችሁ ዘመቻ እንድታከናውኑ ትጠየቃላችሁ። የዛ ጊዜ መልሳችሁ ባሁኑ በትክክል ተጸጽታችሁ ከሆነ እርግጥ ነው ያንንም አትቀሩም። ካልሆነ ግን ቆም ብላችሁ አስቡበት ይላል። ተቃቲሉነሁም ወለነዛ ህዝቦች ዘመቻ እንድታደርጉ ስትጠሩ ምንድነው ጎሉ ካላችሁ ልትጋደሏቸው ነው። አው ይስሊሙን ወይ ደግሞ ከጣዖት አምልኳቸው ወጥተው ለአምላክ እጅግራቸው እስኪሰጡ ድረስ እንታደርጋላችሁ ትጋደሏቸው አላችሁ ወይም ደግሞ ከነሱ ጋር ጦርነት እንድታደርጉ ትግል እንድታደርጉ ትጠራላችሁ ይላል። ይሄ ዘመቻ ቁርአን በግልጽ ቋንቋ ستدعون الى قوم اولي باس شديد ያለው ብርቱ ኃይልና ጠንካራ አካል ያላቸው ሰዎች ጋር ጥሪ ቀርብላችኋል ሲል አላሁ ጀለ ወዓላ በግልጽ ቋንቋ ይሄ ዘመቻ ነው በዚህ ጊዜ ነው ምናን ብሎ ያስቀምጠው ነገር ነው። ስለዚህ ዑለሞች የተቅፍ ጦርነት ነው ብለዋል። የፋርስ በሩም በዑመር ጊዜ የተከናወነው የፋርስና የሩም ጦርነት ነው ተብሏል። ኖ በአቡበክር ሲዲቅ ዘመን የተከናወነው የበኑ ሐኒፋ ወይም የሙሰይለመ ተልከዛብ የማማ አካባቢ ተደረገው ጦርነት ላይ አቡበክር ሲዲቅ ጥሪ አቀረበልና እሱን ነው ብለው የተረጎሙ ዓሊሞች አሉ። ሄዶ ሄዶ ሙናፊቆች ወይም ደግሞ በትክክል እምነት ከደም ስራቸው ጋር ያልተዋሃደላቸው ሰዎች በእንዲህ አይነት ስሜትን በሚፈትኑ አንገብጋቢ ቦታዎች ላይ የመቅረት ባህሪ ያሳያሉ። ቀርተው በሌላ ጊዜ ግን ገርና ቀላል በሆነ ነገር ላይ ንሳተፍ ሲሉ ግን በቀላሉ ሊስተናገዱ አይገባም። ትንሽ ሊቆነጠጡና ሊደነግጡ ይገባቸዋል። ካልሆነ ግን ከባባር ጦርነቶች ላይ ቀርባችሁ ተሳተፋላችሁ ያን ጊዜ ባሁንም ስተታችሁ ወደፊትም መተበት ባለባችሁ ነገር ተበታችሁ ከሙስሊሞች እኩል ተሰለፉ ይሆናል። እስከዛ ድረስ ግን ለን ተተቢዑና ማለት ነው። فإن تطيعوا በዛ ሰዓት በጣም ጠንካራ ኃይልና ጉልበት ወዳላችሁ አካል ስትጠሩ فإن تطيعوا الشبلات የምትታዘዙ ከሆነ يؤتيكم الله أجرا الله من داني ستاتشوال حسنا كلاكنا مرتن من داني ستاتشوال وإن تتولوا آي يعني تري درسواتشو ببلاتش فتاتشو المتازور لمو كهونا كما توليتو آهم بهو ديبيا زمشالي اندازوراتشو ببلاتشو اندكراتشو يعني بزين بتزورنا بتكرو من قبل مالت كذي بستفيت مالت يعني كز كمورد وستفيت هو ديبيا لاي لوت أستبالو ቢብላችሁ ፍታችሁን አዙራችሁ እንደሄዳችሁት ሁሉ አሁንም ፍታችሁን መታዘሩ ከሆነ يعذبكم الله ይቀጣችኋል عذابا عليما አሳማሚና ጠንከር ያለ ቅጣት الله جل وعلا ይቀጣችኋል። ስለዚህ በተቻለ አቅም ላለፈው ጥፋት ይቅርታ መጠየቅ ሆነ ከልብ አድርጉት ለወደፊቱም ቅርብ ሲቀርብ እሽታን እንዳትነፍጉ ይላችሁ الله جل وعلا። ግን ያን ጊዜ ጥሪ ደግሞ ሲቀርብ ባይቀሩ ወንጀል የማይጻፍባቸው ሰዎች ቀጥሎ ይነግረናል። ቃሉ ከበድ ሲለምል ግማሽ ገጽ ያህል ይቀራን ይመስለኛል። እዚህ ድረስ ይበቃችሁስ ማርያም ይጨመር ካሉ እንጨምራለን። ትንሽ ኔትወርኩ ካንካውን ይበላሻል ይያልኩ ነው የተሳቀቀ ያስተማርኩት ግን ያው ጥሩ ነው። ይቀጣል ወይስ ይበቃል? አንድ አያጨምራሉ? አንድ አያጨምር? አንድ አያጨምር። በደንብ ግን እየተሰማ ነው? አንቺ ላይ ነው እኮ እየተሰማችሁ ነው። አለዋ ዛሬ ከኔ ድምፅ ጋር ነው የምትቀዱት። እንሻላ እየተሰማ ነው አለዋ። ለይሳ አሁን ወኢን ተተወለው ከማ ተወለይቱ ምን ቀብሎ አለ። ከዚህ በስተፊት ሁዴቢያ ላይ ፊታችሁን አዙራችሁ ለቀረበው ጥሪ እንደሄዳችሁት ሁሉ ያን ጊዜም ጠንካራ ኃይልና ጉልበት ወዳላቸው የጠላት ሰራዊቶች እንድትጋደሉ ጂሃድን እንድታደርጉ ጥሪ ሲቀርብ ፊታችሁ የምታዞሩ ከሆነ ዩዓዚቡኩም ዓዛበን አሊማ፣ አላህ ጠንከርና ብርቱ ያለን በርታ ያለን ቅጣት ይቀጣችኋል። አስቡበት እንጂ ምርኮ ለመሰብሰብ ጥሩ እድል ሲገኝ ለጥቅሟ ስትሉ ከሙእሚኖች ጎን መሰለፍ፣ ካልሆነ ደግሞ የማጭበርበሩን ስራ የምትያያዙት ከሆነ ፍጹም እንደዚህ አይነት ነገር ከእውነት ጋር አይሄድምና ትቀጡበታላችሁ ነው የሚለው። ለይሳ የለም አለ አለል አዕማ፣ እውር በሆነ ግለሰብ ላይ ዘመቻ ውጣ ተብሎ የሚያስገድደው ነገር የለም። ሐረጁን እናል አያችሁ፣ ወንጀል ሐረጅ ማለት ወንጀል ማለት ለይሳ አለል አዕማ ሐረጁን፣ በአይነ ስውራን ላይ ወንጀል ምንም የለባቸውም፣ አይወቀሱም፣ አይከሰሱም። አይነ ስውር ናቸው። እነዚህ አካሎች በምን ሂሳብ ነው ዘመቻ ወጥተው ሰይፍ ይዘው ጠላትን አይተው ተመልክተው ተጠንቅቀው? በጣም ከባድ ነው። እነዚህ ሰዎች ባይወጡ እንኳን ወንጀል እንደሌለባቸው ነግራችኋለሁ። ወላ አለል አዕረጂ፣ በአንካሳም ወላ ማለት ለይሰ ወላ ማለት የለባቸውም ማለት ነው። አለል አዕረጂ አንካሳ በሆኑ ሰውነታቸው ላይ በሙሉ ስሜት ዘመቻውን መቀላቀል የማይችሉ እግራቸው ላይ ዑዝር ያለባቸውም ሰዎች ዘመቻውን ባይሳተፉ ባይወጡ እነሱም ላይ ወንጀል የለባቸውም። ሐረጁን ማለት ወንጀል ማለት ነው። ወላ አሁንም የለባቸውም አለል መሪዲ በበሽተኞች ላይ ሐረጁን ወንጀል የለባቸውም። ጥሪው ሲቀርብ በሽተኛ ከሆኑ ጥሪው ሲቀርብ አይነ ስውራንና አንካሶች ከሆኑ እነዚህ አካሎች ዘመቻ ጥሪ እንኳን ሰምተው መቅረታቸው የሚወቀሱ አይደሉም። ምንም አይነት ወንጀል የለባቸውም። ባይሆን ከዚህ ውጭ ግን ያሉ ሰዎች ጠንካራ በሆኑ ወቅቶች፣ ቦታዎች ላይ ጥሪ ሲቀርብላቸው እምቢ ካሉ ከመወቀስ በምንም መልኩ አያመልጡም። ወመን ዩጢዕ ላህ ወረሱለሁ አላህንና መላእክተኛውን የሚታዘዝ ዩድኽልሁ ጀናት አላህ ጀነት ዓለም ውስጥ ያስገባዋል። ተጅሪ የምትፈስባትን ጀነት ምን ታህቲሃ አልአንሃር ከበስተ ስሮቿ ወንዞች የሚያማምሩ የሚጣፍጡ ጅረቶች የሚፈስበትን ማራኪና ውድ የሆነ ጀነት ዓለም ያስገባቸዋል። ወመን የተወለ እምቢ ብሎ አላህና ረሱል ትእዛዝ ሲሰጡት እምቢ ብሎ ፊቱን ያዞረ ዩዓዚቡሁ አላህ ይቀጠዋል አዛበን አሊማ ብርቱና ጠንካራ ቅጣትን አላሁ ጀለ ወዓላ ይቀጣዋል አይቶም ይላል። ሰው ወደዚህ ምድር ያመጣውን አካል መታዘዝ አለበት፣ የእሱን ፈቃድ መሙላት አለበት። አይ እምቢ ብሎ አምላኩን ንቆ አለመታዘዝን እንደ መብት ቆጥሮት ካፈነገጠ አምላክም ደግሞ እሱን ለመቅጣት ምንም ያግደው ነገር የለም ማለት ነው። ስለዚህ ወንድሞች እህቶች፣ ሁሌም ከምንሰማው እውነት ጋር ተጣጥሞ ለመሄድ ጥረት ማድረግ ይጠበቅብናል። አላሁ ጀለ ወዓላ ይወፍቀን። እንዳልኳችሁ ኔትወርኩ ይሰራል አይሰራም፣ ማስቀራት ያለብኝን ድረስ ሄጄ ሊቁ በሚል ስሜት ነው ያስተማርኳችሁ፣ ብዙ ማብራሪያ አልሰጠው። ስለዚህ ኢንሻአላህ አስፈላጊ ነገር ካለ የሚቀጥለው ዙር እንመለስበታለን። ግልጽ ባለ መልኩ ተቀርቷል፣ ደስ የሚል ሁኔታ ለእናንተ በሚገባ ቋንቋ። ከዛ ውጭ ግን ያልገባችሁ የምጠይቁት ነገር ካለ እናያለን። ለሁሉም ጀዛኩሙላሁ ኸይር ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሸይጣን ረጂም بسم الله الرحمن الرحيم بل ظننتم أن لن ينقلب الرسول والمؤمنون إلى أهليهم أبدا وزين ذلك في قلوبكم وظننتم ظن السوء وكنتم قوما بورا ومن لم يؤمن بالله ورسوله فإنا أعتدنا للكافرين سعيرا ولله ملك السماوات والأرض يغفر لمن يشاء ويعذب من يشاء وكان الله غفورا رحيما سيقول المخلفون إذا انطلقتم إلى مغانم لتأخذوها ذرونا نتبعكم يريدون أن يبدلوا كلام الله قل لن تتبعونا كذلكم قال الله من قبل فسيقولون بل تحسدوننا بل كانوا لا يفقهون إلا قليلا جزاكم الله خيرا كلام الله أي الكلام قرآن أنه يريدون أن يبدل ألقباني مستاذين أي أي ذلك نو يولي أهل الناس زمتا النهيد تابون لك أقول يا لوت ما تشينو سمنتني عمت هجرة مكة تكفتو ሙስሊሙ ብራተሰብ ጉልበት አግኝቶ አቅም አግኝቶ የተለያዩ ዘመቻዎችን ሲወጣ እዛ ዘመቻ ላይ እኛም እንሳተፍ የሚሉት የሙስሊሙን አቅም አውቀውታል የምርኮ ገንዘብ ይዘው ለመመለስ ለጥቅም ሲሉ ነው እንሳተፍ የሚሉት እንዲህ የሚሉት ለጥቅም ሲሉ ነው ከሁለት ከሶስት አመት በኋላ ማለት ነው አላህ ግን ከሁዴቢያ ከተመለሱ በኋላ አንዲት ቃል አስቀምጧል ከዚህ በኋላ ካንተ ጋር ዘመቻ እንዳይወጡ የሚል ጽንሰ ሐሳብ ያለው ቁርአናዊ ቃል አለ ያቺን ቃል መቀየር ፈልገው ተውን ከናንተ ጋር እንሳተፍ አሉ እንሳተፍ ሲሉ ሁለት እንትን ያለው ሁለት የሚያስወቀስ ነገር ነው ያለው አንደኛ ለጥቅም ሲሉ የተንቀሳቀሱት ሁለተኛ አላህ ሁዴቢያ ስምምነት ላይ ያለ በቂ ምክንያት በኡሸት መላእክተኛውን አታለው ከዘመቻ ስለቀሩ ከዚህ በኋላ ከናንተ ጋር እንዳይወጡ لا يخرجون معكم ابدا كون ያለው እንዲህ አይነት ቃል ነው ያለው ከናንተ ጋር ከዚህ በኋላ እስከመጨረሻው ዘመቻ አብረው እንዳይወጡ የሚል ቃል አስቀምጧል ይሄን ቃል ለመሻር ሲደመር ደግሞ ጥቅም ለማሳደድ ሲሉ ነው ወጣት የፈለጉት እንጂ ቁርአንን ሙሉ ሳይሆን አላህ እንዳይወጡ አብራቻቸው ዘመቻ እንዳትሄዱ ብሎ ያስቀመጠውን ህግ ለመቀየርና ለመቀልበስ ፈልገው እንውጣ ይላሉ እዚም እንጥያቄንም ሲያነሱ እኮ ቁል ለን ተተቢዑና ለን ማለት ለን ናፊያ እስከመጨረሻ ማለት ነው ላተተቢዑና ቢል ከኛ ጋር አትወጡ ለወደፊቱ ግን ልትወጡ ትችላላችሁ ነው ለን የምትለው ቃል ግን እስከመጨረሻ ከኛ ጋር ዘመቻ አትወጡም አላህም ከዚህ በፊት እንደማትወጡ አስረግጦ ተናግሯል አሁንም እንደማትወጡ ወቁ ነው ቀደም ሲል የተቀመጠ ቃል ነበር ምናልባት ቃሏን ነው ቁርአናዊ ቃሏን ከተፈለገሽ ቆይ እስቲ አንዴ ጋብዬ ልይላችሁ እንዴ ቃሏን ነው እስከዛ ድረስ እናላህ ሸይጣን ረጂም በል ዘለንቱም በእውነት እኮ እርግጥ አላችሁ አለየን ቀሊ በረሱሉ ረሱሉ እኮ እንደማይመለስ እኮ እርግጠኛ ሆናችሁ ወልሙእሚኑና ሙእሚኖችም እኮ ከሁዴቢያ እንደማይመለሱ እርግጠኛ ሆናችሁ ኢላ አህሊህም ወደ ቤቶቻቸው ወደ ቤታቸው አበደን ቆይ አገኘሁት። ቆይ አይ በል ظننتم ان لن ينقلب الرسول ምርጥ ነው ምርጥ ነው ይሄድክበት መንገድ ጥሩ ነው ظن ظننتم ያለው ቃል በቁርአን ቋንቋ ሁሉ ጊዜ ሁለት ብቻ አለ ከሁለት ያወጣም አንደኛው የቂን ነው አንኛው ለተሐቂቅ አንደኛው ደግሞ ሸክ ነው خير ان شاء الله الناس دي ላይ ያው በተሐቂቅ ነው መተረጉም ስለዚህ ጥሩ ነው ጥሩ ነው ስለ ቅድም እንዳልኩት 1400 ናቸው አንድ ሀገር ላይ ገብተው እጥላት ሀገር ላይ ገብተው በሰላም አይመለሱም ብለው ተረጠሩ አርጃህ ለተሐቂቅ ማለት ነው እርግጠኛ ሆናችሁ የሚለው የተሻለ ሐሳብ ነው በጣም አመሰግናለሁ ጥሩ ነው ቀጥል በለዘለንቱም በእውነት እኮ እርግጥ አላችሁ አለኛን ቀሊ በረሱሉ ረሱሉ እኮ አይመለስም ማለትን ከዛ ጦርነት ወልሙእሚኑና ሙእሚኖችም እኮ አይመለስም ማለትን እኮ እርግጠኛ አላችሁ ወይም ተጠራጠራችሁ ኢላ አህሊሂም ወዲ ባልቶቻቸው ወዲ ቤተሰቦቻቸው እኮ አይመለስም ማለትን እኮ እርግጠኛ አላችሁ አበደን ዝንታለ ምን ጊዜም ከዛ ጦር እንደማይመለሱ እርግጠኛ ሆናችሁ ወዝይነ ዛሊከ ይሄ ረሱልና ሙእሚኖች አለመመለስ እኮ በውስጣችሁ ውስጥ እኮ ተሸለመላችሁ ፊ ቁሉቢኩም በቀልባችሁ ውስጥ በልቦቻችሁ ውስጥ ወዘነንቱም እርግጠኛ ሆናችሁ ዘነ ሰውኢ መጥፎ የሆነን ወዘነንቱም ጠረጠራችሁ ዘነ ሰውኢ መጥፎ የሆነን ጥርጣሬ እኮ ጠረጠራችሁ ወኩንቱም ሆናችሁ ቀውመን ሰዎች ቡራ የጠፊዎች ሰዎች ሆናችሁ ይሄንን መጥፎ ጥርጣሬ በመጠርጠራችሁ ጠፊ ሰዎች ሆናችሁ እና መጠርጠር የማይገባችሁ ነገር ስትጠረጥሩ ለጥፋት ተዳረጋችሁ ማለት ነው አይደል? جزاكم الله خير ومن لم يؤمن بالله بالله عندنت يمامن ورسوله برسوله ملكتنيت يمامن سو الله بعززونا رسوله بنغروت يمامن سو فَإِنَّا إِنَّا أَعْتَدِينَا أَزَّقَيْتَنَا لِلْكَافِرِينَ لَا كَهَارِيوَجْ سَعِيرَا مِتْنْكَلَكَلَنِسَاتِكُوْ أَزَّقَيْتَنَا لَتَالْ إِنَّا رسول عليه السلام تُعَرِنَّةَ النُّوْتْ أَسِيلْ مَا يَوَتْعَنْ الله دمو يهن لغا رسول تكتر رسول يما يكتلن سوكو الله هن يما يقارن سو بسولاي هلت سوست بلو بسولاي كفرات كريت يما يمتعن سو ተንቀልቃይ የሆነ ንሳት አዘጋጅቼለታለሁ ይላል ነው ነው አይደል ወሊላሂ ላ አላህ ነው ሙልኩ ሰማዋት ወልአርድ የሰማይና የመሬት እኮ ሹመት ለአላህ ነው ለማንም እንዳይመስላችሁ የበላይ የመሬትና የሰማይ ሃያል መንግስት ቢሆን እኔ ነኝ ነው ይግፍሩ ለማን ይሻኡ ለሻው ይምራል ወዓዚቡ መን የሻው የሻውን ይቀጣል በኸይር ስራ ላይ ያለን ሰው ኸይር ስራውን ተከትሎ በዛው ላይ በእዝነቱ የተሞላ ሆኖ ይመረዋል ደግሞ እንዲሁ በመጥፎ ስራ ላይ የተሰማራን ሰው ደግሞ ከመጥፎ ስራው ባሻገርም ሊቀጣው ይችላልና እኔ ነኝ ቃጭም ማሪም እኔ ነኝ እንጂ ሌላ ሰው አይደለም ነው ወካነ አላሁ አላህ እኮ ነው ገፉረን መሃሪ ረሂማ አዛኝ ነው ለባሮቹ ያዝናል በጣም ሩህሩህ ነው ማለት ነው سيقول المخلفون انذاكو يقروا ሰዎች ሳይሉ አይቀሩም اذا طلقتم የተጓዛችሁ ጊዜ الى مغانم ወደ ዝርፊያዎች ከጦርነት ከሚወሰዱት ዝርፊያዎች يتاخذوها لتيزات زرونا تاون نتبعكم نكتراچو تاون ሳይሉ አይቀሩም አሁን ከዚህ ጦርነት አንጓዝም ብለው እንቢ ብለው ቀርተው ሲያበቁ ወዴላ ጦርነት ስትጓዙ ቀለል ወዲያ ጦርነት ስትጓዙ እና ያቺ ጦርነት ደግሞ ገና ኢመኑራን ስለሚያውቁ ቀለል ያመሆን ስለሚያውቁ ዘሩና ብለው ይላሉ ታውን ነተቢኡኩም አብረናችሁ እንሻረክ አብረናችሁ እንጓዝ ይላሉ ዩሪዱነ የሚፈልጉ ሲሆኑ ሳለ አን ይበድሉ ሊለውጡ ከላመላህ ያአላህ ንግግር ምነው በሁዴቢያ ጦርነት የቀረ በኸይበር ጦር ያለውን ጦርነትና ገናይም አይሳተፍም ከዛች እድል አይኖረውም የሚለውን ቃል ያንን እነሱ ለውጠው ያን አላህ የሚለውን ተውትና ዝም ብላችሁ አስከትሉን ብለው ያስባሉ ስለዚህ ቁል ብለህ ብላችሁ መልስ ስጣቸው ለን ተተቢዑና አትከተሉንም በዚህ አህዋላችሁ ያላችሁ አትከተሉንም ከዛሊኩም እንደዚህ እንዳላችሁ ከዛሊኩም እንደዚህ እንዳላችሁ በዚህ አይነ መልኩ ያላችሁ አትከተሉንም قال الله كذلكم እንደዛ ምንድነው ኡስታዝ ይችላል አልገባችኝም ይስማው ይከውና كذلكم ልክ እንደዚህአችሁ እናንተ ምን ነገር ሰርታችሁ አላህም እናንተ ተመሳሳ እኮ አላህ እናንተ እንዲ ነገር ሰርታችሁ አላህም እናንተ ላይ እንዲ አይነት እርምጃ እንደወሰደው ሁሉ مرحبا كذلكم እንደዚሁ እንደ በዚሁ አይነት መልካችሁ እንደዚሁ በዚሁ ሁኔታችሁ قال الله الله እኮ ብሏል من قبل ከዚ በስተፊት እኮ ብሏል ምን ብሏል በሚቀጥለው በሁዴቢያ ጦርነት ያልሄደ በኸይበር ጦር ላይ አይሄድም አይሳተፍም ብሎ ለረሱል ሰለላም አስጠንቅቆ ነግሯቸዋልና ልትጓዙ አትችሉም ብሎ ከዚ በፊት ተናግሯል فسيقولون لدقامي للا نقق سايلو هاي قرم عدامتاتشونا بل تحسدوننا لمكأني النت بولت تمكتاتشون نونجي الله كالكلو لا يدلم سايلو هاي قرم بل بولت كانوا ناتشو لا يفقهون يما يردو إلا كاللا تنشننجي يما يردو ناتشو الله اندالا ويمدمو ከባድ ጦር ላይ ቀርተው ትንሽ ጦር ላይ እንሳተፍ የሚሉት ነገር ውስጣቸውን የማይረዱ ሰዎች ናቸው ለማለት ይመስለኛል ኢንሻአላህ የኡስታዝ ዲናር ጋርሙኝ እንግዲህ አይ በጣም ጥሩ ነው እኔ እቺ እንትናን እየፈለኩ ነበር አግኝቻታለሁ ሰምቻለሁ ኡስታዝ አረ በደንብ ጆሬ ላይ ሰክቼ ነው ወጥ መስለኝ አራለው ኤርፎኑን ጆሮዬ ላይ ሰክቼ ነው መስማ አው ከዛው አሁን ነው ማረም ያለበው ሳትርቁ አንተ ያልኩት እንጂ እንዳልቀር እንቀር አይ ተመችቶኛል ሙራጃዓ ሙጣላህ ደስ ብሎኛል ጀዛከላሁ ኸይር አይን ወደም ባዳምጫለው ሌላ ምህቶች እንት ይበሉ ግን አንድ ነገር እንት ልበላችሁ ምን መርሃብ ይሄ يريدون ان يبدلوا كلام الله يا لو مرحبا سمعني مرحبا اي سمعت رايو تفضل يريدون ان يبدلوا كلام الله ميلون ياتي كلام مندنچ ميلو سوره التوبه قطر 13 لاي فان رجعك الله الى طائفه منهم فاستاذنوك للخروج فقل لن تخرجوا معي ابدا ولن تقاتلوا معي عدوا انكم رضيتم بالقعود اول مره فقعدوا مع الخالفين الله اكبر الله كتلاي زمچا ملسو وده كتماو ستجبا كذا وهلك انت اندالكو خيبر بتش ادلم كخيبرم وچي يتلايو زمچاوچن لمادرج ستنقساقس فاستاذنوك للخروج በቃ ከርሶ ጋር ንውጣ ንሳተፍ ብለው ጥያቄ ካቀረቡና ፍቃድ ፈጠየቁ ፈቁል በላቸው ለን ተخرجوا معي ابدا ከኔ ጋር በፍጹም ከዚህ በኋላ መውጣት አትችሉም ወለን تقاتلوا معي ادوا ራተንም ከኔ ጋር ሆናችሁ መጋደል አትችሉም ለምን انكم رضيتم بالعود እናንተ መቀመጥን ወዳችሁ መርጣችሁ አይደል እንዴ መቼ اول مره ለመጀመሪያ ጊዜ እምነታችሁ መፈተን ባለበት ወቅት ላይ እንብብላችሁ ቁጭ አላችሁ ማል ካሊፊን ወደ ኋላ ከቀሩ ሰዎች ጋር ሆናችሁ በዚህም ሳቢያ ከዚህ በኋላ ከጎኔ አትቆሙ ብለ በላቸው ብሎ ሱረቱ ተውባ ላይ ይሄንን ሐሳብ አስቀምጦ ነበር እነሱ ግን ይሄ ሱረቱ ተውባን ሐሳብ መቀየር ፈልገው ተሩና ነተብዕኩም ማሉ አላህ ቁል ለን ተተብዑና كذلكم يالي يقتل المعاتنا لذلك هي يريدون ان يبدلوا كلام الله وديبيا كتملسوا بهالا الله الناس بموقس كذي بهالا كانت غير ندايوطو ندايغادلوا ياسقمطون قال ملوط فلقهو نو جن اندما يتغير نغراچو اتوطون بلاچو وسطاچو قشاشا مهونو وسطاچو امنت اندليله بميجب الله سنه تردا يوسدور مجا نو تغبابان ما شاء الله بتاعهم قلتني أهون وادي هنا هنا دين جزاكم الله خير ليلو تشم هتوش واندي مو تشم انديني تردي مثلا يعني إن شاء الله ليلو قل بتاعهم قلت أنا الله يعطيه ليلو إيش واندي منا هتوش إيه وساني انقنا ياتشوت اني قالوا استمنا ايو مسلاتشو قل لن تتبعونا معي أبدا سلاتشو وكان عند الجزء سو بهتفاو طفات ايه الشرور لممت يلم بقى مله سو مقطعات كاللبت سو مبارر كاللبت سو كنذي سووچ تمرت موسد كاللبت سووچ لا غلص ياله ما داغمر بجاوس ده ليلون اكل ما استمر متشلبت منجد انداله ያሳያል አንዳንድ ጊዜ ውዴቢያ ላይ ለምን ቀራችሁ ሲባሉ የሚያቀርቡት ተልካሻው ዝር አይጠፋም ግን በጣም ወሳኝ በሆነ ወቅት ላይ የቀለደ ሰው ተራ በሆኑ ወቅቶች ላይ ልቡን አሳልፎ ሰጣል ብሎ ማለት ከባድ ነውና የተወሰደባቸው እርምጃ በጣም ከባድና አስደንጋጭ ነው ያኺራውን ደሞ አላህ ይድረስላቸው ለኛም ጭምር ጀዛከላሁ ኸይር አቡ ኸሊል አሚን አሚን ሙሳዓዳ ጥያቄ ይሁን እሷም ልታስሞት ሊሆን እጃውን አውጣታለች እስኪ እሷት ልጨርስ እሷት እናገር ኢንሻአላህ ጥያቄ አንተ አቅርብ ኢንሻአላህ አይ ካልጨረስ ቀጥል አልጨረስኩም ካልጨረስ እኔ ጨረስኩ መስሎኝ አዳም አልጠረሱም ወደማ አዳምጡኝ ኢንሻአላህ ጀዛኩም الله خير الله يدلوات طيب مرحبا اعوذ بالله من الشيطان الرجيم قل للمخلفين لنزال لقرص سوچ እኮ በላቸው ወደ ኋላ ለቀርስ ሰው ከጦርነቱ ለቀርስ ሰው እኮ ወደ በለህ በላቸው من الاعراب ከገጠሪዎች ساتدعون ساتتطروا اتقرم الى قوم ود سوچ اولي بالتبيت يقولوا በእስን ሸዲድን ብርቱ የሆኑ ብርቱ በእስ ጦርነት ነው ወይስ ምንድን ነው ብየል ተርጉማት ሸህ ኡሊ በእስን የምን ባት የቁዋ ባት ኃይል ብለ ተርጉመው ኡሊ በእስን የኃይል አዎ የኃይልና የቁዋ ባለቤት ሸዲድን የብርቱ ኃይል ባለቤት የሆኑ ሰዎች ማለት ታይ ጀዛኩሙላህ ኸይር الى قوم ود حزبوت اولي باس يحيل بالتبيت هونو شديدن بطام برتو ود هونو سوت ساتترو اتقرمنا يزان غزي تزغاجو بلاچو توقاتيلو لهم تواغواچ علاچ تواغواچو علاچو او يسلمون ويم لنانتا اج ساتادو كالوبت سرا كزي ككفرت سات واغواچو اج ساتالو مالنو سلازي ودزا تترالاچو نا تزغاجو ነው فان تطيعوا يهن رسول ወደዛ ወርነት ውጡ ብለዋችሁ እሺ ብላችሁ ከወጣችሁ ياتيكم الله اجرا حسنا መልካም ይሆነን ዋጋ ይሰጣችኋል وان تتولوا ዘወር ካላችሁ كما توليتم ከዚህ በፊት ዘወር እንዲያላችሁ በኸይበ በሁዴቢያ ዘወር እንዲያላችሁ ዘወር ካላችሁ من قبل ከዚህ በስተፊት يعذبكم ይቀጣችኋል አዛበን አሊመን አሳማሚ የሆነ እንቅጣት ብርቱ የሆነ እንቅጣት ይቀጣችኋል ብለህ በላቸው እና ስለዚህ አሁን ወደዚህኛው ወደ ቀላል ጦር እንውጣ የምትሉት ነገር አይሳካም ወደ ከባድ ጦር የምትጠሩት የዛን ጊዜ ነው የናንተ መፈተኛና የናንተ መታወቂያ የዛን ጊዜ ከዘጋጃችሁ ያው ዩቲኩም አላሁ አጅረን ሐሰና ነው የዛን ጊዜ ደግሞ እንደ ድሮ ከቀራችሁ يعذبكم عذابا اليما برتي هو الانقطاع يقطعچوال بله اسرداچو نو انغدي ودي طورنت موطات گدي كهونه لماننياوم مسلم سو مؤمن سو وطو مبال گدي كهونه گدي ما يهونباچون سوچ لاسردان يفدگال مندنو ليس ايدلم ويم يدلم على الاعمى بين سوران لاي حارجن وانجل يلبتم مندن ወርነት ውጣ ተብሎ ወይም ለምን አልወጣም ተብሎ በሱ ላይ ወንጀል አይጻፍበትም ወይም በሱ ላይ የሆነ የ ምንድን ነው የሚባለው ለከለ خير ሸከና ለምን አልወጣም ብሎ እንትን ወቀሳ ከሰሳ የለበትም ማለት ነው ምንም በለው ልክ አይ ወቀሳ የለበትም ወቀሳ ከሰሳ የለበትም ማለት ነው ولا على الأعرج دم عندهم بسبارة بسبارة عملا يلبتهم حرج وقسا لمن تقرلت عن تساتفهم ويموت أعتبلو يمتعززبت من قيد يلم ولا على المريد ببشتن يملاي يبا جمعوا أعراج يالو مستبر سيهون مريد يالو قن ما ننيونم أكال بشتن يمالنو ما ننيو بشتن ينتوش قلال منهم كبار ببشتن ببشتن درجة يلم سو وانجل يلبتهم وتأمته ولا يتعزز لبن الوقت أملهم وقسا كسا يلبت مالنو ومن يطع الله الله نكو مرحبا بلو تزاز تكبار يوالا ورسوله رسول من القرط نكو بزاولا تكبار يوالا يدخله ياسقبوال ياتلقوال جنات أتكلت تجري يمتفس باتي ولي من تحتها كسروا كذا كاتكلتها سر الأنهار جرتوش ونزوش يمتفس باتي هونتش ياسقبوال ومن يتولى كالله انت مجزات ان رسوله يالت انت متعزز زوري على سوية يعذبه يقطعوال عذابا آليما اسامامي هون انقطعت يقطعوال سلازي تتنققاچو الله عزاچونا رسول عزاچون مرحبا بلاچو لمتكبر تزغاجو نو كذا زور كالاچو جن كبار يهون قطعت سلمياغاتم تتنققو نو ميرو يتردهو انغدي بسونيال يتساسسكت كالله استاذو يارمون جزاكم بخير مهد አስቦ ሳቦቻቸውን ይዘው በተነሱ ጊዜ ከዛ በፊት ጠይቋቸው ነበር ሙሽሪኮቹ ዑምራ ለናደርግ ነው ሌላ ምንም እንፈልገው ነገር የለም ብሎ ጠይቋቸው ወይም ደሞ አስፈቅሯቸው ኑሯል መካውያንን አው ለመካውያን ሳይሆን አሁን ዑምራ ማድረግ መካውያንን ፍቃድ አስጠይቀም ማለት እንደው ማከላቸው ላይ ያለው ቁርሾ ካልሆነ በስተቀር ማንንም ግለሰብ ከዓለም ዙሪያ መጥቶ ነው ቤቱላህ ምዘይረም ይጎበኛው አይደል ስለዚህ ራሱልም ልንመጣ ነው ብሎ ፍቃድ አልጠየቁ ግን ለሰሃቦቻቸው መዲና አካባቢ ግን ዑምራ አድርገን እንመለስ ያአላህን ቤት እንጎብኝ ብለው ተእዛዝ መመሪያ አስተላልፈው ነበር ግን ወደ መካ ቀረብ ሲሉ ዑስማንን ላኩት ዑስማን ኢላኩት ምንድነው እኛ ለዑምራ መተናል ጦርነት አንፈልገም ፍቀዱልንና ገብተን እናደርግ ነው ይሄው መንገድ ላይ ነን ብለው ዑስማን ጥርጊያ መንገድ አሁን ድንገት ስትገባባቸው ሊፈጠረው ስሜት አይታወቅም ማለት ያን ስሜት ለመስበር እንዲረጋጉ መተናል የመጣ ነው ለሰላም ነው ምንም ተንኮል እንዳታስቡ ብለው እንትናሉ ይሄ አጀንዳ በጣም ስለከበዳቸው የመካ ሙሽሪኮች ዑስማንን ከአንዱ ቤት አቡ ሱፊያን ጋር አቡ ጀህል ጋር ነድር ኢብኑ ሐሪታ ጋር እንደዚሁም ወሊድ ኢብኑ ወይራ ጋር ዞረው ትልልቅ የመካ መሪዎች ጋር ሐሳባቸው እንዲያስረዱ ላኳቸው ሲልኳቸው የተወሰነ ቦታ ላይ ረሱል ቆዩ ማለት ነው ሲቆዩ ዑስማን ቆዩ ሲቆዩ ተገለዋል የሚል ሁሉ ዜና የተወራበት ኮንዲሽን ነበር ማለት ነው ምን ልፈልግ ነው ከመዲና ሲወጡ ፍቃድ አልጠየቁም ከመዲና ሲወጡ የመጣን ነው አላሉ ጉዞ ከጀመሩ ግን በኋላ ምክንያቱም ቤቱላህ ማንንም ነው ገብቶ ዑምራም ያደርገው ስለዚህ ሳቸው ማስፈቀዳል ነበር አላስፈልጋቸውም ከቀረቡ ግን በኋላ ችግር እንዳይፈጠር ጦርነት እንዳይከሰት መልእክተኛ ልከው ነበር በዚህ መልኩ ነው ወደ ዑምራ በስድስተኛ ዓመት ረሱል አሰለም ጉዞ ያደረጉት ተግባባን አቡ ኢራዳ ና አባሯቸዋል እነሱ መዲና ነው የሚኖሩትና እንደው ለዑምራስ ቢሆን እንዴት ድንገት ተነስቶ ለመግባት እንዴት እንደዛ ጉዞ ጀመሩ ብዬ ነው ለዛ ነው ይሄን ጥያቄ ያቀረብኩት የነገርከኝ ነገርቱን ገብቶኛል ጀዛከላህ እኔ ደግሞ ለዚህ ምን ልህ መሰለ ጉዳዩ የሰው ጉዳይ ብቻ አይደለም ቀደም የሆነ ግራንስ ቼ ነበር በዚህ ፕሮግራም ላይ ለካንተ እንዳልከው ከመካ አባሯቸዋል ይገሏቸው ይፈልጋሉ በጣም ከባድ ጥላታቸው ናቸውና እንዴት ነው ብድግ ብለው የሄዱት እንዳትል አጀንዳው ተዛዘ የመጣው ከላይ ነው ረሱል ዝም ብሎ በልብ ወለዳቸው ይሄን ሁሉ ህዝብ አንቀሳቅሰው ወደ ኡምራ ሄዷትም ስለዚህ ከላይ የመጣ መመሪያ ነው ኡምራ ማድረግ እንዳለባቸው ተዛዝ መጥቶላቸው ለኡምራ መሄድ አለብን ብለው ህዝብ የቀሰቀሱት በረብ العالمين ፈቃድ ነው ግልጽ ነው አይደል እንጂ እኮ አሁን ረሱል ራሱ ዝም ብለው እንደ ሰው ስታስበው ምንም አይነት ጥርጊያ መንገድ ሳያበጁ ወለወለው ለመጣ ነው ብለው ራሱ እኮ መላክ ከባድ ነው መካን ስንት ሰው ተገልሏል ከሷሃቦቹ በድር ዘመቻ ላይ የነሱ ስንት ሰው አልቋል ማለት ይሄ 6 አመት ውስጥ የተደረጉ ብዙ ዘመቻዎች ነበሩና ብዙ ተቆሳስለዋልና በድግ ብለው ረሱል አይሄዱ ግን መመሪያው ከላይ ነው ሲደመር ደግሞ ዝም ብለው ሄደው ቀጥ ብለው ቢገቡ የሚከተለውን አደጋ ስለማያውቁት ምንድን ያደረጉት ጠጋ ሲሉ ዑስማን ላኩ ለሰላም ነው የመጣሁት ችግር እንዳትፈጥሩ ምክንያቱም አላህ በዚህ ግንኙነት ውስጥ በዚህ ጉዞ ውስጥ የፈለገው ከባድ ፕሮግራም ነበረ ተሳክቷል እንጂ ጥያቄህ በጣም ትክክለኛ ነው በደንብ ገብቶኛል ኡስታዝ አቡ ፈርሃን ጀዛከላሁ ኸይር ጀዛከላሁ ኮኔክሽንም አላህ አንዶ አፍያ አርግል አንዳንዴ ኮኔክሽን ትንሽ አስቸግራሃል الله الله يبجل له عنده الله يستكاكل له جزاك الله خيرا السلام عليكم مايك امين عليكم السلام ورحمه الله وبركاته اني املو سيتوچن من وها ني بلاچو ناس موطلوت الناسو بيطيقوت الناسو بيطيقوت الناسو نبروا اهون امو سعدان علاقاتهم ከዛ ፊት ግን የነበሩቶች ሁሉ የክረምት ስለሆነ የክረምቱ ጎርፊዎች ወሰዳቸው ወይስ ለረመዳን ኢዕቲካፍ ገብቶ አልወጡም መሰለኝ ሴቶቹ ተበለጡ አሁን ሙራጃዓ የሚያደርገው ወንድ የሚጠይቀው ወንድ የሚሳተፈው ወንድ አዳዲስ ሐሳብ የሚያመጣው ወንድ ይሄማ